በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ረቡዕ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና ሶስተኛ ክፍል። እጠራሻለሁ ነገም እንደገና ድንግል ማርያም ስምሽን ስጠራ እታደሳለሁ እመቤቴ በደስታ ተውጬ መስታለሁ። የምድር ሁለተኛ ይሁንሽ ሰማይ ሆይ የሰማያት ሠራዊት መላእክት ንዕድ ነሽ ይላሉ። ድንግል ማርያም የምስራቅ ደጅ ናት፣ ሙሽራዋ ንጹሕ የሆነ ንጽሕት የሰርግ ቤት ናት። አብ በሰማያቱ እንዳንቺ ያለ አላገኘምና አንድ ልጁን ላከው ባንቺም ሰው ሆነ። ቅድስት ሆይ ለምኝልን። ድንግል ማርያም ስለ ብዙ ነገር እየተጨነኩ እመቤቴ አምላክን የወለድሽ እመቤታችን ሆይ ትውልድ ሁሉ አንቺን ብቻ ያመሰግኑሻል። የእግዚአብሔር ሀገር ከተማ ሆይ ነቢያት ድንቅ ድንቅ ነገርን ተናገሩልሽ። ደስ የተሰኙ የጻድቃን ማደሪያ ሆነሻልና የምድር ነገሥታት ሁሉ በብርሃንሽ ይሄዳሉ። ሕዝቡም ሠራዊቶቻቸውም በብርሃንሽ ይሄዳሉ። ማርያም ሆይ ትውልድ ሁሉ ያመሰግኑሻል፣ ከአንቺ ለተወለደውም ይሰግዱለታል ያገኙታልም። ቅድስት ሆይ ለምኝልን። ድንግል ማርያም ምስጢሬን ተካፋይ በውስጤ ያለው የዝናሙ ውሃ የታየብሽ የእውነት ደመና አንቺ ነሽ። አብ የልጁ ምልክት አደረገሽ፣ መንፈስ ቅዱስም አደረብሽ፣ የልዑል ኃይል ጋረደሽ። ማርያም ሆይ ለዘላለም የሚኖር የአብ ልጅ ቃልን የወለድሽልን መቱን ከኃጢአት አዳነ። ደስ የተሰኘ ሆነህ ምስራችን የተናገርክ መልአኩ ገብርኤል ሆይ የተሰጠህ ክብር ታላቅ ወደ እኛ የመጣ የጌታ ልደት ነገርከን። ለድንግል ማርያም ጸጋን የተመላሹ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ ብለህ አበሰርካት። ቅድስት ሆይ ለምኝልን። ጸጋን አገኘሽ፣ መንፈስ ቅዱስም አደረብሽ፣ የልዑል ኃይልም ጋረደሽ ጸለለሽ። ማርያም ሆይ በእውነት ቅዱሱን ወለድሽ፣ ዓለምን ሁሉ የሚያድነው መጥቶ አዳነን። ቅድስት ሆይ ለምኝልን። ድንግል ማርያም ከመስተማመለት ስለሆሽ መርከቤ እመቤቴ አሁንም ነይል ልረሽ በሕይወቴ ድንግል ማርያም እመቤቴ ዋሴ ነሽ ለሕይወቴ ደጋግሜ ስጠራሽ አይዞ በይ ጌታችን የድንግልን ሥራ ያመሰግናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዳዊት አገር ከእርሷ ስለተወለደ አምላክን የወለደች ማርያምን ዛሬ እናመስግናት። አሕዛብ ሁሉ ማርያምን እናመስግናት፣ እናትና ድንግልን ሁለቱንም ሆናለችና። ርኩሰት የሌለብሽና የአብ ቃል መጥቶ ከአንቺ ሰው የሆነ ንጽሕት ድንግል ሆይ ደስ ይበልሽ። ነውር የሌለብሽ ፍጽምትና ጉድፍ የሌለብሽ ሙዳይ ሆይ ደስ ይበልሽ። ስለቀደመ ሰው አዳም ሁለተኛ አዳም ይሁን የክርስቶስ ማደሪያው የምትናገሪ ገነት ሆይ ደስ ይበልሽ። ከአባቱ ያልተለየ አንድ እሱን የተሸከምሽ ሆይ ደስ ይበልሽ። በክብር ጌጥ ሁሉ ያጌጠ እርሱ መጥቶ ሰው የሆነብሽ ንጽሕት የሰርግ ቤት ሆይ ደስ ይበልሽ። የመለኮት እሳት ባህር ያላቃጠለሽ ጸጳጦስ ሆይ ደስ ይበልሽ። በኪሩቤል ላይ የሚቀመጠው ሰማያዊ መለኮትን በስጋሽ የተሸከምሽ ገረድና እናት ድንግልና ሰማይ ሆይ ደስ ይበልሽ። ስለዚህ ንጹሐን ከሆኑ መላእክት ጋር በፍጹም ደስታ ደስ ተሰኝተን እናመሰግንሽ። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም እርቅ ይሁን እንበል። ክብርና ምስጋና ጌትነት ያለው እርሱ አንቺን ወዷልና ቅድስት ሆይ ለምን የማርያም ክብር ይበልጣል። የአብን ቃል ለመቀበል በተገባ ተገኝታለችና መላእክት የሚፈሩትን ትጉዎች በሰማይ የሚያመሰግኑትን ድንግል ማርያም በማኅፀኗ ተሸከመችው። ይህች ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች፣ ከሦስቱ አካል ለአንዱ ማደሪያ ሆናለችና የነቢያት ሀገራቸው ኢየሩሳሌም ይህች ናት። ለቅዱሳን ሁሉ የደስታቸው ማደሪያ ናት። በጨለማና በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው። በቅዱሳን ላይ የሚያድር እግዚአብሔር እኛን ለማዳን ልዩ ከሆነች ድንግል ሰው ሆኗልና ኑ ይህንን ድንቅ እዩ። ስለ ተገለጠልን ምስጢር ምስጋና አቅርቡ። ሰው የማይሆን ሰው ሆኗልና ቃል ተዋህዷልና ጥንት የሌለው ሥጋ ጥንታዊ ቀዳማዊ ሆነ። ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። የማይታወቅ ተገለጠ፣ የማይታይ ታየ። የሕያው የእግዚአብሔር ልጅ በርግጥ ሰው ሆነ። ትናንት የነበረው ዛሬም ያለው መቼም የሚኖረው ኢየሱስ ክርስቶስ እንሰግድለትና እናመሰግነው ዘንድ አንድ ባሕሪ ነው። ቅድስት ሆይ ለምኝልን። መሰከረ ድንቅ በሆነ ታላቅ ቁልፍ የተዘጋች ደጅ በምስራቅ አየኋል። ከኃያላን ጌታ በቀር ወደ እርሷ ገብቶ የወጣ የለም። ቅድስት ሆይ ለምኝልን። ውሃትም ደጅ መድኃኒታችንን የወለደች ድንግል ናት። እርሱን ከወለደችው በኋላ እንደ ቀድሞ በድንግልና ኖራለችና መጥቶ ምሕረት ከሌለው ጠላት እጅ ያዳነን ጌታን የወለድሽልን ሆይ የማኅፀንሽ ፍሬ የተባረከ ነው። አንቺ ፍጽምትና የተባረክሽ ነሽ። የእውነት አምላክ በሆነ በክብር ባለቤት ዘንድ ባለሟልነትን አግኝተሻልና በምድር ላይ ከሚኖሩ ሁሉ ይልቅ ገናንነትና ክብር ለአንቺ ይገባል። የአብ ቃል መጥቶ በአንቺ ሰው ሆነ፣ ከሰውም ጋር ተመላለሰ። መሐሪና ይቅር ባይ ሰውን ወዳጅ ነውና በልዩ አመጣጡ አዳነን። ቅድስት ሆይ ለምኝልን። የረቡዕ ውዳሴ ማርያም ተፈጸመ። እጠራሻለሁ ነገም እንደገና፣ ድንግል ማርያም ስምሽን ስጠራ እታደሳለሁ። እመቤቴ በደስታ ተውጬ እመሰጣለሁ። ድንግል ማርያም እመቤቴ ዋሴ ነሽ Thank you. ድንግል ማርያም ስለ ብዙ ነገር የተጨነቁ እመቤቴ ተስፋ እንደሌለው አላማ ቢሱ ድንግል ማርያም ወደ እኔ ቅረቢ ይዘሽ ብሩ ፋና እመቤቴ